ብስምላህ ራህማን ራሂም፣ በአላህ ስም እጅግ በጣም ሩሩ በጣም አዛኝ በሆነው እናመሰግነዋለን። በሱ እንረዳለን፣ እንታገዛለን። ነፍሳችን ከምታምጣው ተንኮልና ከምግባረ ብልሹነት በሱ እንጠበቃለን። አላህ የመራውን የሚያጠመው የለም፣ አላህ ያልመራውን የሚመራው የለም። ከምንምና ከማንም በላይ በሐቅ የሚገዙት እሱ ብቻ እንደሆነና ነቢዩ መሐመድም ሰለላሁ ዐለይሂ ወሰለም የአላህ ባሪያና መልእክተኛ መሆናቸውን እንመሰክራለን። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በቤተሰቦቻቸው በባልደረቦቻቸውና የእሳቸውን ፈለግ በተከተለ ላይ ሁሉ የአላህ ሰላም ይስፈን። የመጃሊስ ዚክር ዓላማው ሕግና ደንቡ ከዚህ እንደሚከተለው ይሆናል። የአላህን ቃልና የነቢዩን ሰለላሁ ዐለይሂ ወሰለም አስተምሮት በታላላቅ ዑለማዎች አማካኝነት ለሙስሊሙ ኅብረተሰብ እንዲዳረስ በማድረግ ቁርአኑን በመተርጎም ሐዲሱን በመተንተንና ዲናውም ይሁን ዱንያዊ ጥያቄዎችን ፈትዋ በመስጠት ምላሽ የሚገኝበት መድረክ ነው። ተጨማሪ ኡስታዞችም ኢርሻድንና ወአዝን በማስተማር ግልጋሎትን ይሰጡበታል። መጃሊስ ዚክር ከማንኛውም የዘር ልዩነት የጸዳ ምንም አይነት የፖለቲካ አቋም የሌለው የሌላውን እምነት የማይነካ በእስላም የሚተዳደር ስብስብ ነው። መጃሊስ ዚክር የራሱ የሆነ መመሪያ ደንብና ስርዓት ያለው ስለሆነ በሐዲስ ያልተረጋገጡ ጽሑፎች፣ የድምፅ ቅጂዎችም ሆኑ የቪዲዮ ቅጂዎችን አያስተናግድም። ማንኛውም ግለሰብም ሆነ ቡድን ለሙስሊሙ ይጠቅማል ያለውን ለአድሚኖች በቅድሚያ ሰጥቶ ካመኑበት ለሕዝብ የሚቀርብ ይሆናል። የታመነባቸው ትምህርቶች ከሁለት ጊዜ በላይ ያልተደጋገሙ ያረዘሙ መሆን ይኖርባቸዋል። የሰላምታ ልውውጦችም አጭር መሆን ይጠበቅባቸዋል። እነዚህን ሕግና ደንቦች ታዳሚው እንዲተገብራቸው በአላህ ስም እንጠይቃለን። ዑለማዎች የነቢዮች ወራሾች ናቸውና የሚገባቸውን ክብር ልንሰጣቸው ይገባል። ሁላችንም አላህን እንፍራ። መጃሊስ እዚህ